إن الله لا يستحي أن يضرب مثلا ما بعوضة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا يضل به كثيرا ويهدي به كثيرا وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الخاسرون كيف تكفرون بالله وكنتم أمواتا فأحياكم ثم يميتكم ثم يحييكم ثم إليه ترجعون هو الذي خلق لكم ما في الأرض جميعا ثم استوى إلى السماء فسواهن سبع سماوات وهو بكل شيء عليم إن الله لا يستحي أن يضرب مثلا ما አላህ Subhanahu Wa Ta'ala ማንኛውንም ነገር በምሳሌነት ማስቀመጥን አይፈራም ወይም አያፍርምና አይጠየፍም ይላል በዑድወተን ያ በምሳሌነት የሚተከሰው ነገር ትንኝ ቢሆንም እንኳን ፈማፈውቃ በእንሰቱ ከሷ በላይም ቢሆን እንደብናኝ በጣም እሚንት ነገር ቢሆንም እንኳን በምሳሌነት ለመግለጽ አስፈላጊ ሆኖ ከተገኘ እሱን ከመጠቀም ወደ ኋላ አይልም በላቸው ይላል ይሄ የመጣበት ምክንያቱ አላህ እንግዲህ Subhanahu Wa Ta'ala አንድ ነገር ለማስረዳት ሲሻ በምሳሌ ይገልጸዋል አሁን ባለፉት አያቶች መሰሉም ከመሰል ለዚህ ተውቀደና አረን እንዳለውና አው ከሰይብ ምነተማ በማለት ስለሙናፊቆች አቋምና ሁኔታ ግልጽ ለማድረግ ምሳሌዎችን ተጠቅሞ ነበር በሌሎችም ሱራዎች ደግሞ የተለያዩ ነገሮችን ለማስተዋወቅና ለመግለጽ ሲል ምሳሌዎችን ተጠቅሟል በአንድ ቦታ ሱረቱል አንከቡት ላይ ለምሳሌ ከመተል ለአንከቡት ተተከደት ቤተን ወይና ወሃነል ቡት ለቤተል አንከቡት ይላል ስለ ጣዖቶች ፋይዳ ቢስነት ሲገል ጣዖት የሚያመልኩ ሰዎች ጣዖት ይጠቅመናል የሚሉ የሸረሪት ድር ለሸረሪት እንደማያገለግላት አይነት ነው በማለት ገልጾት ነበር ማለት ነው እንደገና ሱረቱል ሐጅ ላይ ደግሞ ያ ዮሐናስ ዱሪ በመተሉን ፈስተሚዑ ለሁ እነልዲነ ተድዑነ ሚን ዱኒላሂ ለይኽሉቁ ዙባባ እናንተ ሰዎች እናንተ ስለምታመልኳቸውና ስለምትገዟቸው ጣዖቶችና ጽላቶች ምሳሌ ተደረገላችሁ ስሙ የሚነገረውን ነገር አለና እናንተ የምታመልኳቸው ነገሮች ዝንብ አይፈጥሩም ወይም ዝንብን ሊያስገኙ አይችሉም ቢተባተቡና ቢረባረቡም እንኳን መፍጠሩ ቀርቶ ዝንብ ከላያቸው ላይ ያለውን ነገር ብትልስባቸው እንኳን ያንን መከላከል ወይም የወሰደችውን ነገር ማስመለስ አይችሉም በማለት በጣም አስከፊ በሆነ መልኩ ገለጸ ማለት ነው። ይሄንን እንግዲህ በሚሰሙ ጊዜ ይሁዶቹም ሙናፊቆቹም ሙሽሪኮቹም በመተባበር እንዴት ይሄ የጌታ ቃል ነው ይያለ ጥቅቅኖችን ነፍሳት ሁሉ የማይጠየፍ አንድ ትልቅ ሰው እንኳን የሚናገረው ነገር ጠፍ ያለ ነገር መሆን አለበት እና ሰማይ መሬትን የፈጠረ ጌታ እነ ሸረሪትን እነ ዝንብን እነ ብናኝና ኪንኝን የመሳሰሉ ነገሮች እንዴት በሱ ቃል ሊጠቀሱ ይችላሉ? የውሸት ነው እንጂ የጌታ ቃል ቢሆንሮ እነዚህን ነገሮች ይጠየፋቸውና ይንቃቸው ነበር የሚል ትችት አነሱ ማለት ነው። ለዚህ መልስ ነው አላህ Subhanahu Wa Ta'ala አላህ አንድ ነገር ለማስተዋወቅና ለመግለጽ ከፈለገ የፈለገውን ነገር በመሳሌነት ይጠቅሰዋል የሚጠቀሰው ነገር በጣም ትንኝ እንኳን ደካማ እንኳን ቢሆን እንዴት ትንኝ አለ ፈማፈውቃ ከትንኝም ደግሞ በእንሰቱ የባሰበት ማለት ነው። እኔ ማለት እንግዲህ ከበራሪዎች አይነት ሁሉ በጣም ትንሽዋ ስትሆን ግን ከሷም ደግሞ ያነሰ ነገር አካፈለገ ሊጠቅሰው ይችላል እንደደረ ያለ ነገር ማለት ነው። በትንሽነቱ ነው ፈማፈውቃ ያለው ወይም ከሷ በላይ ያሉ ግዙፍ ነገሮችን ከእንሰሳትና ከነፍሳት እንግዲህ የሚታየው የመጨረሻው አትንኝ ስትሆን ከዛ በላይ ያሉት እስከ ዝሆን እስከ ግመል ድረስ ያድጋሉ ማለት ነው። እነዚህን ሁሉ ሲፈጥር አላህ Subhanahu Wa Ta'ala እንዳልተጠየፋቸው ሁሉ ለምሳሌነትም ስማቸውን ለመጥቀስ ካስፈለገው አይጠየፋቸውምና አይተዋቸውም ይገልጽባቸዋል እንጂ በማለት መልስ ሰጠ ማለት ነው። ፈአመ الذين آمنوا እነዛ አማኝ የሆኑት ወገኖችማ ነብዩንና ተከታዮቻቸውን ይመስሉት ማለት ነው ፈአለሙና አንሁ الحق من ربهم ይህ በምሳሌነት የሚተከሰው ነገር አነሰም አደገም ከጌታቸው የመጣ ቁም ነገርና እውነት መሆኑን ያውቃሉ። ምክንያቱም ሁሉንም ፍጥረታት የፈጠረው አላህ እስከሆነ ድረስ የፈጠረውን ፍጡር ሲፈጥር ያልተጠየፈውን ስሙን ማንሳት አይጠየፈውም ማለትን ስለሚያውቁ ሙእሚኖች የአይነት ጥያቄ ሁልጊዜ ችግር አመጣባቸው ማለት ነው። واما الذين كفروا نزعوا كعادي يهونتما فيقولون ماذا اراد الله بهذا مثلا بذي مثالاوي انغاغر الله من لما قالت شتو نو يالو سيطلعلونا سيقواششو تاعچو الله يلان غير يهودوچوم كفاروچوم منافقوچوم ياو القران نغير سلمايواطلاچو تنش مكنيات سلميفلغو لمكارينا لماستبابل اون انغدي يجهتا قال مهونو نو እነቲንኞ እነዝምብ እነሸረሪት የመሳሰሉ ነገሮች የሚጠቀስበት እንዴት አምላካዊ ቃል ነው ሊባል ይችላል? በዚያ አነጋገር ለመሆኑ ምን ለማለት ፈልጎ ነው? ይያሉ ትርጉመ ቢስ በማስመሰል ያጥላሉና ያቋሽሻሉ ነው የሚለው። ዩዲሉ ቢይ ከቲራን እና አላህ Subhanahu Wa Ta'ala በዚህ ምሳሌያዊ አነጋገር ምንድነው የሚሻው ለሚሉት ጥያቄያቸው እኔ መልስ ሰጣቸዋለሁ። ግዙዎቹን የነሱን መሰል ከሃዲዎች ያሳስተበታል። ያይ አላህ ቃል መሆኑ እየታወቀ ያአላህ ቃል አይደለም ብለው በመካዲና በማስተባበላቸው የነሱ ቢጤ ብዙ ወስራቶች እንዲሳሳቱበት አስቦ ነው። ወዲ ቢሂ ከቲራ በዚህም አነጋገር ደግሞ ሌሎችን ብዙ ቀና አመለካከት ያላቸውን ሙእሚኖች ትክክለኛውን መንገድ ሊመራበት ፈልጎ ነው ይሄን ምሳሌ የተጠቀመው ባላቸው። ወማ ይድሉ ቢሂ ኢላ አልፋስቂን እና በዚህ በመሳሌው ያነጋገር አያሳስተም ከአላህ ፍቃድ የራቁና ያፈነገጡ የሆኑትን ወስላቶችና ከሃዲዎች እንጂ እንደናንተ አይነት ሌላውን አይደለም የሚያጣስተው ብለ ንገራቸው ይላል። አለዲና ይንቁዱና አህደላህ ሚን ባዲ ሚታቂሂ እነዚህ ፋሲቅ የተባሉት እነማናቸው ብትሉ የበለጠ ግልጽ ለማድረግ ካስፈለገ ልዩ ምልክታቸው ያአላህን ቃል ኪዳን የሚጥሱና የሚያፈርሱ የሆኑ ናቸው ይላል። በተለይም እንግዲህ የይሁዶቹ አላህ Subhanahu Wa Ta'ala በተውራት በእንጂል ደጋግሞ ነግሯቸው ልምድ ያላቸው ማለት ነው። እና በመሳሌ እንደሚናገርም ባለፉት ቅዱሳን መጻሕፍት ያውቃሉ። ይህንን ያወቁ እንደገና በተከታታይ የምልካቸው ነብዮችና የማወርዳቸው ኩትቦች እንደጀመራቸው እየተቀበላቸውና እየተከተላቸው እስከ ዘለቄታው እንድትሄዱ ብሎ ቃል ኪዳን አስገብቷቸው ነበር። ያን ቃል ኪዳናቸው እንደገና ጥሰውና አፍርሰው የሚወሳለቱ የሆኑ ናቸው ፋሲቆች ማለት ይላል። ሚንባዲ ሚታቂ ቃል ኪዳኑን በጣም ከመደጋገምና ከማጠንከሩ ብዛት የተነሳ በእጅግ ያጠነከረባቸው የሆነ አንድ ጊዜ ሁለት ጊዜ አይደለም የነገራቸው በተደጋጋሚ ማንኛውንም ነብይ የትኛውንም ኪታብ እንዲያትክሩና እንዲያታስተባብሉ ያአላህን ቃል ኪዳን አክብሩና ተከተሉ ብሎ የነገራቸውን ነገር እንደቀላል ነገር ገሸሽ አድርገው ወደ ጎን የተውት ናቸው። የዚህ አይነት ተተሰለባ የሚሆኑት ይላል። ወያቅጡአሉና ማ አመረ الله ቢአዩሰል አላህ ደግሞ እንዲከተልና እንዲከበር ያዘዘውን ነገር በግዴለሽነት የሚቆራርጡና የሚዳፈሩ የሆኑ ናቸው ይላል። እንግዲህ አላህ እንዲከተል ወይም እንዲከበር ያዘዘው ነገር በመጀመሪያ ደረጃ ተውሂድ ነው። ተውሂድ ካንዲ ነብይ እንግዲህ የተማረከው በተከታታይ ነብያቶች በመጡ ቁጥር ያንን አቋሙን ያጠናከረ መሄድ እንጂ ባንዱ ነብይ ያምኑ ሲያበቃ በሌላው ነብይ እንደገና ማፍረስ የለበትም ማቋረጥ ማለት ነው። እስከዘለቀታው ድረስ አስተማሪው ቢቀያየርም የትምርቱ ቁም ነገር እስካል ተለወጠ ድረስ ሁልጊዜ የተውሂድን ዘለበት እንዳይለቁና እንዳይቆርጡ አጥብቆ አላህ አደራ ብሏቸው ነበር ማለት ነው። እንደገና ደግሞ የዝምድና ጉዳይንም እንደዛው እንዳይቆራርጡ ሰው ይባሉ በመሰረቱ ያንዲ ሰው ዘር ናቸው። እና ያው ተደጋግፈውና ተባብረው ተመካክረው ትክክለኛውንና ቁም ነገሩን እንዲከተሉ አዟቸው የነበረውን ለግል ስምና ጥቅም ይያሉ የሰው ልጆችን በተለያዩ ተንኮልና ደባ ያቆራረጡና ያበጣበጡ የሚሄዱት ናቸው ይላል። ባት ወይፍሲዱና ፊል አርድ እንደገና በተለያዩ ወንጀልና ህገወጥ ተግባራት በምድር ላይ ጥፋትንና ክፋትን የሚያስፋፉና የሚያሰራጩት ናቸው። ኡላኢከ ሁሙል ኻሲሩን እና እንዲህ አይነቶቹ አመጸኞችና ቃለቢሶች በመጪው ዓለም የመጨረሻ ውርደትና ኪሳራ ላይ የሚወድቁት እነርሱ ብቻ እንደሚሆኑ ነው በማለት ያስጠነቅቃል ማለት ነው። እንግዲህ አንድ ሰው በጌታ አምኛለሁ ይካለ ጌታ የነገረውንና የመከረውን ነገር መቀበልና መከተል እንጂ እንደገና ከጌታ ቃል አንዱን ጥሎ አንዱን አንጠልጥሎ መሄድ ይሄንን ለምን እንድተናገረው ይሄንን ለምን እንደዚህ አስቀመጠው ማለት አይገባም። በሰው አቅም ጌታ መተቸት የለበትምና ማለት ነው። ይህንን የሚያደርጉ ከተገኙ ግን አንዴ ከወደቁ የማይነሱ ከከሰሩ የማይካሱበት ሆነ ኪሳራውስ እንደሚገቡ ነው ይላል። ከይፈ ተክፍሩነ ቢላህ ለመሆኑ እናንተ ፍሳቆች በኻሊቃችሁ በአላህ አልዓዚም እንዴት ትክዳላችሁ ባላችሁ እስቲ ወኩንቱ ማሙአተን እናንተ ከተወሰነ ጊዜ በፊት የለላችሁ እንዳልነበራችሁ ሁሉ ያው ሰው ከመፈጠሩ በፊት የለለ ነው የለለ ነገር ያው የሞተ ነገር ነው ማለት ነው እና አላህ ሱብሃነሁ ወተዓላ ሳይፈጥራችሁና ሳይፈጥራችሁ በፊት የት እንደነበራችሁ የማትታወቁ ያልነበራችሁ ሰዎች አላህ በፍቃዱና በጥበቡ ሲያስገኛችሁ እንደገና ጌታን ማመስገንና መፍራት ሲገባችሁ ለመሆኑ እንዴት ብላችሁ ነው ጌታን የምትክዱት ባላችሁ ፈአህያኩም እና በመልካም ፍቃዱ ያልነበራችሁትን በማስገኘትና በመፍጠር ሕያው አደረጋችሁና አመጣችሁ ثم يميتكم እንደገና በዚህ ምድር ላይ የተወሰነላችሁን የእድሜ ገደብ ድረስ እንድትኖሩ ካደረጋችሁ በኋላ አጀላችሁ ሲደርስ የሚገላችሁ የሆነ ነው ثم يحييكم እንደገና ደግሞ የለተተንሳ የቀጠሮ ሲደርስ ከመቃብራችሁ እንደገና አስነስቶ የሚያመጣችሁ የሆነውን ጌታ እንዴት በቀላል እናንተ ትክዱታላችሁ ባላችሁ ثم إليه ترجعون ከዛም በመጨረሻ በእድሜያችሁ የሰራችሁትን መጥፎውንም ሆነ መልካሙን ሁሉ እሱ ፊት ቀርባችሁ ልትመረመሩና የሥራ ውጤታችሁንና ዋጋችሁን ታገኙ ዘንዳ የምትመለሱበት የሆነውን ጌታ ለመሆኑ እንዴት በቀላሉ ልትክዱት ደፈራችሁት ብለህ ሲጠይቃቸው ይላል ነቢዩ ወለዲ አሁንም በተጨማሪ አሁን እናንተ የካዳችሁት የሆነ ጌታ ያ ነው خلق لكم ما في الارض جميعا በዚች ምድር ላይ ያለውን መጠቃቀሚያ ንብረትና ጸጋ ሁሉ ያስገኘላችሁና የፈጠረላችሁ እናንተም ብቻ ፈጥሮ ማስቀመጡ ሳይሆን ለእናንተ በዚች ዓለም ላይ ስትኖሩ የሚያስፈልጋችሁን ነገር ሁሉ ከይወዲ ከይወዳ ሳይባል በአጠቃላይ በሰማይና በመሬት ዙሪያ የሚገኙትን የፈጠረላችሁ ባለውለታ ሁኖ እያለ እንዴትስ ትክዱታላችሁ ثم استوى الى السماء ምድርንና በላዋ ላይ ያሉ ጸጋና ንብረቶችን ከፈጠረላችሁ በኋላ እንደገና ደግሞ ወደ ላይኛው ዓለም በሐሳቡ በማቅናት ፈሰዋሁነ ሰብአ ሰማዋት ሰማያቶችን ሰባት ሰማያት በማድረግ አስተካክሎና አንጾ ከወናቸው እንዲህ ያደረገውን ጌታ እናንተ እንዴት በቀላሉ ልትክዱት ደፈራችሁ ወቢኩል ሸይን ዓሊም እርሱም በሁሉም ነገር አዋቂ የሆነ ጌታ ማንኛውም ነገር በእሱ እውቀት ተቀርጾና ተስተካክሎ ከተሰራ በኋላ በማንም የሚተችና እንዲህ በዚህ ጎደለው እንደዚህ መሆን ነበረበት መባል የማይገባውን ጌታ እናንተ ግን ከሱ የበለጠ አዋቂዎች መስላችሁ እንዴት ትክዱታላችሁ ብለህ ሲጠይቃቸው የሰው ልጆች ነው ይላል وإذا قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون وإذ قال ربك للملائكة إني جاعل في الأرض خليفة ከዚህ በመቀጠል ደግሞ አላህ Subhanahu Wa Ta'ala ስለ ነብዩላህ አደም ታሪክ በማንሳት እዝኩር ለሁም ያ መሐመድ እንደማለት ነው። አንተ ነብያችን ሆይ እስቲ ለሰው ልጆች ለተከታዮች የሰው ሁሉ ቅድመ አባት የነበረውን የነብዩላህ አደም ግኝት በማስመልከት እሱን ለመፍጠር ባሰበበት ጊዜ ጌታ ለቅዱሳን መላእክቶች ምን እንዳለ አውሳላቸው ይላል። መላእክት ማለት እንግዲህ ከኑር የተፈጠሩ በሰባት ሰማያት ሁሉ የተሞሉ በጣም ልቆ መሳፍርት የሌላቸው ንጹሃንና ቅዱሳን ከአላህ ፍቃድ ፍንክች የማይሉ ታማኝ አገልጋዮች የሆኑ ፍጥሮች ናቸው እና ከሰውም ከጅንም በፊት ነው አበክሮ እነሱን የፈጠራቸው ማለት ነው። አደምን እዚች ምድር ላይ ለማስገኘትና ለመፍጠር በሚያስብ ጊዜ ታዲያ አላህ Subhanahu Wa Ta'ala በምድር ላይ አንድ የኔ ተወካይ የሚሆን ፍጡር ላስገኝሻለሁኝ በማለት ነገራቸው ለመላእክቶቹ ነው የሚለው እና የዛ ጊዜ በመድር ላይ ኢኒ ጃኢሉን ፊል አርድ ኸሊፋ በመድር ዓለም ላይ የኔም ፍቃድ የሚያራምድልኝና የኔ ተወካይና ታማኝ የሚሆን ፍጡር ላገኝና ላስቀምጥ ሻለሁኝ ብሎ ለመላእክቶቹ የነገረ መሆኑን አውሳላቸውና አስተውሳቸው ይላል። የግዚአብሔር መላእክቶቹም ይሄን እንግዲህ ነገር በሚያወሳላቸውና በሚነግራቸው ጊዜ ባንዲ በኩል እንግዲህ የማማከር ሁኔታ መስሎ ስለታያቸው ነው መሰል እነሱም የበኩላቸውን አስተያየት ሊሰነዝሩ ነው። قالوا اتجعل فيها من يفسد فيها ለመሆኑ በመድር ላይ አጥፊና አበላሽው ነፍጡር ታስቀምጥባት ነው እንደ በማለት ጥያቄ አቀረቡ ይላል። ወይስፊኩ ዲማ በተለይስ በርሱ በመጋደል ደም የሚያፈስ የሆነ ፍጡር ልታስቀምጥ ፈለክ እንደ ብለው ጠየቁት። ወናኑ ንሰቢሁ ቢሐምዲከ ወኑቀዲሱ ለከ እኛ አንተን ከማመስገን ጋራ እናወድሳለን በእጅጉም እናወድሳለን ማለትም ያንተን ምንነትና ማንነት የማያውቁ ከሃዲዎችና ወስላቶች ላንተ የማይመጥን ቃል የተነዘሩ እንደሆነ ይወልዳል ሊወለዳል አጋራለው መሲል አለው እያሉ በሚናገሩት አንጻር እኛ ለሚልድ ወለሚውለድ ወለሚኩለው ክፎን አሃዲያን ለው አልሐምዱ ወሽክር በማለት እና መጉሳሃለንና እናወድሳለን። ታዲያ እኛ ታማኝና ላንተ አገልጋይ ቅን የሆን ነው ባሮች ምን አንተን ሌላ አጥፊ የሆነ ፍጡር ሊመጣ አትፈለገ እንደማለት ነው። ይህ ጊዜ ቃል ኢኒ አለሙ ማላ ተዓለሙን እናንተ የማታውቁትን እኔ በእርግጥ አውቃለሁኝ። እርግጥ ይሄ ይፈጠራል የተባለው የፍጡር አይነት በአንድ በኩል እናንተ እንዳላችሁት በምድር ላይ ጥፋት መፈጸሙ ባይቀርም በሌላ በኩል ደግሞ መፈጠሩ አስፈላጊ የሚሆንበት ጎን ስለሚኖረው እናንተ አልገባችሁምና የማታውቁትን ምስጢር እኔ ስለማቅ ለማንኛውም መፍጠሪያ አይቀርም በማለት በሐሳቡ የጸና መሆኑንም ገለጠና አረጋገጠላቸው ይላል። እና እንደሚባለው እንግዲህ መጀመሪያ ይህን ምድርን ፈጥሮ ታዘጋጀና በላዋ ላይ የሚያስፈልጉትን ነገሮች ሁሉ ታደራጀ በኋላ ጅኖች ናቸው የተፈጠሩት ይባላል። ጅኖች ለተወሰነ ጊዜ ተፈጥረው ከቆዩ በኋላ እርስ በርሳቸው እየተጣሉ የአላህንም ፍቃድ እየጣሱ ወንጀል እየፈጸሙ አስቸገሩ ይባላል። የዚህ ጊዜ መላእክቶችን እነዚህን ጅኖች ወርደው እንዲወጓቸው አዘመተባቸው ከሰማይ እና ከሰማይ መጥተው መላእክቶቹ ጅኖችን ወጓቸው አሳደዷቸው ብዙ ጨፈጨፏቸው በየቦታው ተበታተኑ ለዘር ያህል ይጨርሰው አልጠፉም እንጂ በጣም ተጎዱ ይባላል። ከዛ በኋላ እንግዲህ እንደገና ሰው የሚባል ነገር ፈጥራለው እዚህ ምድር ላይ የሚል ሐሳብ ለመላእክቶቹ አቀረበ። ይህ ጊዜ እነዚህ መላእክቶች ቀደም ሲል የጅኖቹን ታሪክ ስለሚያውቁ እዚህ ምድር አካባቢ የተፈጠረ ነገር ሁልጊዜ ደካማና ወንጀለኛ በተለይም እርስ በርሱ የሚጨፋጨፍ ደመኛ የሚሆን መሆኑን ከዛ ስለተገነዘቡ አሁን ቀደም መሬት አካባቢ የፈጠርከው መቼም ይበጅ ሆነ አሁንም ደግሞ ሌላ ፈጥረህ እንደገና አጥፊዎችና አክፊዎች እንዲሆኑ ነው እንደምትፈጥረው እኛ አንተን እንድናወድስህ እንድንገዛልህ እንድናከብርህ ከሆነ ያው እኛ ሌላ ስራ የለንም ሁልጊዜ ያለማቋረጥና ያለመሰልቸት አንተን እናመሰግናለን እናወድሳለን። ታዲያ ለምን አስፈልጎ ነው ሌላ አጥፊዎች የምትፈጥረው ብለው እንዲጠይቁ ያደረጋቸው ይህ ምክንያት ነው ይባላል። ወይም በምድር ላይ ሌላ ፍጡር ፈጥራለሁ በሚላቸው ጊዜ ያ ፍጡር ምን አይነት ባህሪና አቋም አለው ብለው ጠይቀው ነበርና ማብራሪያም ተሰጥቷቸዋል። አንድ በኩል እንግዲህ ወንጀል የሚሰራ ራሱን የማያቸንፍ እንደገና ደግሞ ራስ ወዳድ ከመሆኑ የተነሳ ወገኑን ዘመዱን የሚገድልና የሚጨፈጭፍ እንደሚገኝበት ነገራቸው። በሌላ በኩል ነብዮች ሷሊሆች ሲዲቆች ቢኖሩም እንኳን ማለት ነው። ታዲያ አብዛኛዎቹ አጥቶችና ወንጀለኞች ከመሆኑ አላህ እሱ ፈጥሮት ያበቃ በገዛችሁ እንደገና ለምን ይወነጀላል ብለው ለአላህ ያላቸውን አክብሮትና ታማኝነት ለመግለጥ ብለው ነው ወንጀለኛ መምጣት የለበትም የሚል ሐሳብ ማቅረብ የጀመሩት ማለት ነው። እና እንግዲህ ነገሩን በደንብ ላልተረዳ ሰው መላእክቶቹ ያሰነዘሩት ሐሳብ ባንዲ በኩል ሰው የሚባል ነገር እንዳይፈጠር ምቀኝነት ያለበት ይመስላል ለምን አስፈልግና ነው አጥፊ የምትፈጥረው ሲባል ማለት ነው። በሌላ በኩል ደግሞ ራሳቸውን የማዳነን ወናኑ ንሰቢሁ ቢሐምዲከ ወኑቀዲሱ ሲሉ እነሱ ለአላህ ታማኞችና በእጅጉ አወዳሾችና መጓቾች መሆናቸውን ገለጹ። ሰውን አጣጥለው ራሳቸውን ከፍ አደረጉ ማለት ነው። በሌላ በኩል ደግሞ አላህ ሱብሃነሁ ወተዓላ እንዴት አጥፊዎች ትፈጥራለህ ሲሉ በአላህ ላይ የፈለገውን ነገር እንዲያይሰራ በራሳቸው ተጽኖ የማድረግ መፍጠር የለብህም ብሎ ሐሳብ የመሰንዘር አዝማሚያ ያሳያል ማለት ነው። እና ሶስቱም ሁኔታዎች ግን ለመላእክቶች ጸባይ ተመጣጣኝ አይደሉም። መላእክቶች በመሰረቱ ምቀኞች አይደሉም እንደ ሰው ወይም እንደ ጅን ማለት ነው። እንደገና ደግሞ የአላህንም ክብር ከማንም ፍጡር የበለጠ አዋቂዎች ናቸው። አላህ የማንንም ሐሳብ ተቀብሎ ሐሳቡን የሚለውጥ እንዳልሆነ ያውቃሉ። አንተ እንደውም ይሄን ነገር ማድረግ ጥሩ አይደለም መፍጠር የለብህም ብለው በራሳቸው ሐሳብ የጌታን ውሳኔ ሊሽሩ የሚሞክሩ አይደሉም ማለት ነው። እንደገና ደግሞ ራሳቸውን የሚያጋንኑም አይደሉም። ያንኑ ያለውን ተጨባጭ ሁኔታ ታማኝነታቸውን ለመግለጽና ግን ሌላ የአላህን ክብርና ማንነት የማያፈጥሩ መጥቶ ጌታቸውን እንዲያይወነጅል ያላቸው አክብሮትና ቀናቸው ነው እንጂ እኛ እናገራቸው አለበለዚያ የሰው ልጆች እንዳይፈጠሩ ለመመቅኘት ወይም ራሳቸውን ከፍ አድርገው ለማጋነን ወይም ደግሞ የአላህን ሐሳብ በሐሳባቸው ለመተካት ፈልገው እንዳልሆነ ሊታወቅ ይገባል። እንግዲያውሳ እንደዛ አይነት ደካማ ጎን ያላቸው ፍጡሮች ለመፍጠር ለምን አስፈለገ? ምክንያቱን ብትነግረን ደስ ይለናል ብለው ምክንያቱን እንዲገለጽላቸውና ተጨማሪ ማብራሪያ እንዲሰጣቸው ነው የፈለጉት ማለት ነው። በመሆኑም እሱ መልስ ሰጣቸው። እኔ ዓለሙ ማለት ዓለሙን እናንተ የማታውቁትን እኔ አውቃለሁ። እርግጥ እናንተ ከጅኖቹ ታሪክ እንደተረዳችሁት ወይም እኔ እንደነገርኳችሁ የነዚህን የሚፈጠሩትን ሰዎች ባህሪ እንዲህ አይነት አጥቂ ከሆኑ ለምን አስፈለገ ብላችሁ ነው እናንተ አሳብ የሰጣችሁት። እኔ ደግሞ በሌላ በኩል እነዚህ ሰዎች መፈጠራቸው የሚጠቅሙና የሚያስፈልጉ መሆናቸውን ስለማቅ እናንተ ያልደረሳችሁ በሚስጥር እኔ ስለማቅ ነውና ዝም ብላችሁ ተመልከቱ ሲፈጠሩ ያው ታገኙታላችሁ ውጤቱን በማለት ቀጠሮ ሰጣቸው ማለት ነው። አስቀድሞ ዝርዝር መመሪያ ሊሰጣቸው አልፈለገም። ሰው ሲባል ባንዲ በኩል እርግጥ እንዳሉት አጥፊ ነው ስበርሱ ይጋደላል ወንጀል ይፈጽማል። በሌላ በኩል ደግሞ ነብዮችን ሩስሎችን ሷሊሆችን ሹሃዳዎችን ሷሊሆችን ሲዲቆችን ስታይ ደግሞ መፈጠር አለበት የሚያሰኝ ሁኔታ ደግሞ ይመጣል ማለት ነው። ምክንያቱም መላእክት ለአላህ ታማኝ የሆነው በተፈጥሮው ነው። ስሜት የመብላት የመጠጣት የተለያዩ ነገሮች ስሜቶች የለውም። ጌታን የማክበርና የመገዛት ብቻ ነው ተፈጥሮ። ስለዚህ ያ ተፈጥሮ ስለሆነ ተከሉፍ የለበትም ማለት ነው። ያው ለተፈጠረለት ዓላማ ቆሟል ማለት ነው። ሰው ግን ነፍስ ያለበት የመብላት የመጠጣት የመልበስ የማጌጥ የተለያዩ ስሜቶች አሉበት። እንደገና ከዛ በላይ ሸይጣን አለበት። ይህን ሁሉ ተጫና እንግዲህ ፈነቃቅሎና ተቋቁሞ ነው ጌታውን የሚገዛው ማለት ነው። ስለዚህ እንዲህ አይነት ታጋጅ የሆነ ታማኝ ፍጡር መምጣት አለበት ማለትን አላህ አውቋል። እነሱ ግን ያው በተፈጥሮ ብቻ ለሱ ታማኝ ሆነው የተቀረጹት ይበቃሉ የሚል ሐሳብ ነበራቸው። ያ በቂ እንዳልሆነ አስረዳቸውና ሰው መፈጠር አለበት በሚለው ሐሳቡ ገፋበት ማለት ነው። ግን ወደ መጀመሪያው ስንመለስ ለመሆኑ ለመላእክቶች በምድር ላይ ኸሊፋ አስቀምጣለሁ ብሎ የነገራቸው ለምንድን ነው የሚል ጥያቄ የሚያስነሳል። አላህ በመሰረቱ የሚሰራውን ነገር ማንንም አያማክርም፣ ከማንም ሐሳብ አይወስድም። እሱ የመሰለውን ያደርጋል፣ ከሱም የበለጠ አዋቂ የለም። እና ለምንድን ነው የነገራቸው የሚለው ነገር ሲነሳ ለማማከር እንዳይባል አማክሮ አይሰራም። እነሱ ፍጡር ናቸው፣ ከነሱ አማክሮ ምንም የሚያገኘው ነገር የለም ማለት ነው። ለማስፈቀድም እንዳይባል እነሱ ፍቃድ የሚፈለግባቸው አይደሉም፣ እሱ ነው ፍቃድ መስጠት የሚችለው እንጂ ማለት ነው። እንግዳውሳ አንድ ታሪክ ያለውና ወደፊት ትልቅ ውጤት የሚያስከትል ነገር ለመስራትና ለመመስረት በሚታሰብበት ጊዜ ብዙ ማሰብ ብዙ መወያየት ያስፈልጋል ማለትም በታሪክ ሰው ልጅ ታሪክ ጋራ አያይዞ ለማስተማር ነው ይባላል። አላህ እንግዲህ ማንንም ማማከር ከማንም ሐሳብ መውሰድ የማይፈልግ ሆኖ ያለ እንኳን ሰውን የሚያህል ትልቅ ፍጡር በሚያስቀምጥበት ጊዜ በጊዜው በአካባቢ ለሚገኙት ፍጡሮች ነገራቸው፣ አማከራቸው። እነሱ እንግዲህ ማማከር እንዲረዱ ወይም እንዲከለክሉ ሳይሆን አንድ ትልቅ ነገር ለመስራት ሲታሰብ በአካባቢ ካለው ሁኔታ ጋራ በደንብ ምርምር ማድረግ ብዙ ጥናት ማድረግ የሚያስፈልግ መሆኑን ለማሳየት ነው። በተለይ ለሰው ልጆች ወአምሩም ሹራ በይነሁም እንደተባለው አንድ ነገር ከመስራታቸው በፊት ብዙ እንዲያስቡበትና እንዲወያዩበት የነሱ ታሪክ ራሱ በማማከር የተመሰረተ መሆኑን አሳይቶ ሁሉን ነገር አስባችሁና ተመካክራችሁ አድርጉት ብሎ ታሪካቸው ጋር ይሄንን መልእክት ለማጣመር ፈልጎ ነው የነገራቸው ይባላል ማለት ነው። እና ስለዚህ በይ መልክ እንግዲህ ነብዩላህ አደምን እንደሚፈጥር ጠቆመላቸው። ኸሊፋ ወደሚለው ቃል ስንመጣ ሁለት አይነት ትርጓሜ አለው። አንደኛ ያው መጀመሪያ መግቢያው ላይ እንደጠቀስኩት የአላህ ሱብሃነሁ ወተዓላ ተወካይ ማለት ነው። በዚህ በምድር ላይ እንግዲህ አላህ አማና የጣለበት እና አረድና አማነተ አለ السماوات والارض والجبال فأبينا أن يحملناها وأشفقنا منها وحملها الإنسان قالوا سورة الأحزاب لا يمن يدين أمانا بسهو لا إنه يجعنوا مالكنا فانتساو الشلاي فنفساتو الشلاي بسواتو الشلاي بيتلو وإن بقار علي يتكمتوا يديننا أمانا ما أنم أي ذلكوا مالكنا فما يمدر ما انشلم بلو فرتو تنكتكتو فباك جيتاشنا أتشان بنبلو نبتر فونجن أسجال كتلا ስለዚህ እንግዲህ የምን አማራውን የሚሸከምና ከትውልድ ወደ ትውልድ የዲምን አደራ የሚያስተላልፍ አደራ ጠባቂና የኔ ተወካይ የሚሆን ፍጡር አስገኛለሁ ነው የሚለው። የመጀመሪያው አደም ሲሆኑ እንግዲህ የሳቸው በትውልድ እየተተኩ እስከመጨረሻው ጊዜ ድረስ ያአላህ የዲን አማና የሚሸከም ያአላህ ወኪል ማለት ነው። በሌላ በኩል ደግሞ ኸሊፋ ማለት ያአላህ ተወካይ ማለት ሳይሆን እስበርሱ የሚተካካ ትውልድ ተብሎ ተተርጉሟል ማለት ነው። አንዱ ትውልድ ሲያልፍ ሌላው ትውልድ የሚተካ አባት ሲሞት ልጅ እየተካው የሚሄድ የሆነ ፍጡር በመድር ላይ አስኛለው ማለቱ ነው ተብሎ ተፈስሯል። ምክንያቱም በመላእክቶ አንጻር ማለት ነው። መላእካ አንዱ ትውልድ ሌላው ትውልድ አይተካው እስበርሱ አይወላገድም አይራባ እንዳለ ነው አላህ ዝም ብሎ የሚፈጥረው። ማንኛውንም መላእካ ሊፈጥር ሲፈልግ ሙባሸረተን ይፈጥረዋል ከኑር እንጂ አባትና እናት ኑሮት ልጅ እየተወለደ ያደገ አባት እየሞተ ልጅ እየተተካ አይደለም። እንደናንተ አንድ ወጥ የሆነ ፍጡር ሳይሆን በቡድን በቡድን መጀመሪያ አንድ ዙር ፈጥራለሁ ያ ደግሞ አድሚው ሲደርስ ያልቃል ሌላው ደግሞ ይተካል በዚህ መልኩ የሚተካኩ ፍጡሮች አስቀምጣለሁ ማለት ነው ተብሎ ተተርጉማል። ሁለቱም ትርጓሜ ትክክል ነው ማለት ነው። ምክንያቱም በአንድ በኩል ያአላህ አማና ተሸካሚ ያአላህ ተወካይ ነው በሌላ በኩል ደግሞ አንዱ ትውልድ እስከመጨረሻው እንዴ ሸይጣንና እንደ መላእካ ዝም ብሎ የሚቀጥል ሳይሆን የተወሰነ ጊዜ ቆይቶ ለሌላው ትውልድ ያስረክቦ የሚሄድ ነውና ማለት ነው። እና በዚህ መልኩ እንግዲህ አደምን ለመፍጠር እንዳሰበ ነገራቸው። እነሱም የበኩላቸውን ጥያቄ አቀረቡ ማብራሪያም ባጭሩም ቢሆን ሰጣቸው። በዚህ መሰረት ነው እንግዲህ ነብዩላህ አደም ሊፈጠሩና የሰው ልጆች ግኝት ሊጀመር የቻለው ነው የሚለው። እና እንግዲህ በዚህ መሰረት አላህ Subhanahu Wa Ta'ala በሐዲስ እንደተብራራው ከተለያዩ የዓለም ክፍሎች አፈሮችን ቆንጥሮ አሰባሰበ ይባላል። ባሁኑ ጊዜ የሰው ልጆች መልክና ቀለማቸው እንደተለያየ ሁሉ ከቀዩ አፈር ከነጩ አፈር ከጥቁሩ አፈር ከተለያዩ አጣጫዎች አፈሮችን አሰባሰበና ውሃ ጨምሮ አቦካው ያው በሌላው አያት ሚንጢን እንደሚለው ማለት ነው። እና ቦክቶ ለብዙ ጊዜ ከቆየና ያ እንደ ሀረግ እንደዚህ የሚጎተት ጭቃ ከሆነ በኋላ ቅርጽ ሰጠውና ያው ዛሬ ባለው የሰው ልጅ ቅርጽ እጅ እግር ጭንቅላት ወገብ የተባለው በሙሉ ተተዘጋጀ በኋላ እንደገና ያንን በሸክላ መልክ እንዲጠነክር አደረገው። ከዛ በኋላ ሩህ የምትባለውን ምስጢር አመጣና ጨመረበት። በቀጥታ ያለ አባት ያለ እናት የመጀመሪያው ሰው ተገኘና ተንቀሳቀሰ ማለት ነው። ከዛ ከተንቀሳቀሰ በኋላ እነዛ መላእክቶች እንግዲህ በመሬት ላይ ጥፋት የሚፈጽም ፍጡር ለምን ተፈጥረ አለ ብለው ተችተው ስለነበረ ለዛ እንግዲህ ለነሱ አባባል እኔ ማቀውን እናንተ አጣቁም ብሏቸው ነበርና ለዛ ማረጋገጫ የሚሆን ነገር ሊመጣ ነው በአደም ታሪክ ላይ ማለት ነው። እና አደምን ከፈጠረና ታዘጋጃቸው በኋላ ወዳውኑ ወአለማ አደም ላስማ አቁላ ለነብዩላህ አደም የተለያዩ ነገሮችንና ስማቸውን አስተማራቸው ይላል። ያው በእምድር ላይ የፈጠራቸውን የተለያዩ ነገሮች ይህ ነገር የተፈጠረው ለዚህ ዓላማ ነው ስሙም እገሌ ይባላል አገልግሎቱም ይህ ነው እያለ ሁሉ ነገር አስተማራቸውና በቀጥታ ከዛ በኋላ የሳቸውንና የመላእክቶችን ዕውቀት እንዲወዳደሩ ሊያደርግ ነው ማለት ነው። ፈማአረዱም አለል መላእካ ለነብዩላህ አደም ያታወቃቸውን የተለያዩ የፍጥረታት ክፍሎች እንደገና በመላእክቶች ዘንድ ያቀረበና ፈቃል አንቢኡኒ ቢአስማኢ ሃኡላ እስቲ እነዚህን ነገሮች ስም ንገሩኝ በማለት ጥያቄ አቀረበ። እንኩንቱም ሳዲቂን እናንተ እንደምታስቡት እውነተኞች ከሆናችሁ የነዚህን ነገሮች ስም እስቲ ንገሩና አስረዱ በማለት ጠየቃቸው ይላል። እንግዲህ እነሱ በውስጣዊ ስሜታቸው አደምን ያው ከጭቃ ቀርጾ አስተካክሎ ሲፈጥራቸው ይከታተሉ ነበር ይባላል። ምን ሊፈጥር እንዴት አድርጎ ሊሰራው ነው ምን አይነት ፍጡር ሊሆን ነው እያሉ ቅናት እየተሰማቸው መቼም የፈለገውም ቢሆን ከዚህ ከአፈር ተነስቶ ከኛ የሚሻል ወይም ከኛ የባሰ ፍጡር ይሆናል ብለን አናስብም እያሉ የራሳቸውን ግምት ይሰጡ ነበር ይባል። ስለዚህ እናንተ ራሳችሁን አዋቂዎችና የተሻላችሁ ፍጡሮች አድርጋችሁ ገምታችኋል በስሜታችሁ። እስቲ እንደምትሉት ከሱ የምትሻሉ ከሆናችሁ በእውቀት ነውና የሰውና የመላእክቶች ማንነት የሚለካው የነዚህን ነገሮች ስሞች እስቲ በዝርዝር አስረዱ በማለት ጥያቄ ያቀረበላቸው ማለት ነው። ይህ ጊዜ እነሱ የቀረበላቸውን ጥያቄ ለመመለስ የሚያስችል እውቀት ስላልነበራቸው መሸነፋቸውን አበክረው ተረጁና ብዙ ሳይደረደሩ መቸም ቅኖች ናቸውና እነሱ አቅማቸውን በማወቅ ቃሉ ሱብሃነከ አሉ። በቀላሉ ጥራት ላንተ ይገባ አጌታችን ሆይ ላ ዒልመ ለና እኛ እኮ እውቀት የለንም ኢላ ማ አለምተና አንተ ያሳወቅከንን ያህል እንጂ ለእኛ የተወሰነ እውቀት በፍቃድ የሰጠህን አለ ግን የሰጠህን እውቀት አሁን ለቀረበልን ጥያቄ መልስ ለመስጠት የሚያስችል አይደለምና እንደምታውቀው የእኛ እውቀት ውስን ስለሆነች እንዴት አድርገን ይህንን መመለስ እንችላለን አሉ። እነከ አንተ ልዓሊሙል ሐኪም ምንጊዜም ትክክለኛውና የእውቀትህና የጥበብህ ወሰንና መጠን የሌለው አዋቂ አንተ ነህና አንተ ያቀረብከውን ጥያቄ ለመመለስ የሚያስችል እውቀት ከየታችን አምጥተን ነው የምንመልስልህ? እረኛ ሳንችልም በማለት በቀላሉ አቅማቸውን ተረዱና የትህትና መልስ ሰጡ ማለት ነው። ይህ ጊዜ እነሱ አለመቻላቸውን ሲያረጋግጡ እንደገና በተራ ለአደም ደግሞ ጥያቄው ቀረበላቸው ማለት ነው። ቃል አላህ እንዲህ አለ፣ ያ አደም አደም ሆይ አንቢኡሁም ቢአስማኢሂም በል እነሱ መልስ ለመስጠት ያልቻሏቸውን እቃዎችና ተጠሪዎቻቸውን በስማቸው እያጣመርክ አገልግሎታቸው ጋር አስረዳቸው። እነዚህ እንግዲህ የተለያዩ ቁሳቁሶችን ፊታቸው ደርድሮ ይህ ነገር ምን ይባላል ስሙ ለምን አገልግሎት ነው የተፈጠረው እያለ ነው ጥያቄ ያቀረበላቸው። እና አላህ ሱብሃነሁ ወተዓላ እንግዲህ በአደም በዛ ባጭር ጊዜ በዚህ ምድር ላይ በአካባቢ የሚታዩና የሚገኙት ነገሮች ሁሉ ስማቸውንና ጥቅማቸውን አስረድቷቸው ነበር። በዚህ ሊባሳወቁ መሰረት እነዚህን ነገሮች አስተዋውቅ አስረዳ በማለት ጋበዛቸው ማለት ነው። እና አደምም እንግዲህ በተሰጣቸው እውቀት መሰረት ሳይፈሩ ተነሱና እነዛም በፊታቸው አካባቢያቸው የሚገኙትን ነገሮች ሁሉ በዝርዝር ማስረዳትና ማስተዋወቅ ጀመሩ። ፈለማ አንባአሁም ቢአስማኢሂም እነዛን ነገሮች ስማቸውን እያነሱ እስከ ጥቅማቸው እያብራሩ ሲያስረዷቸው ጊዜ ቃል አላህ ስብሓነሁ ወተዓላ ቀጠል በማድረግ እንዲህ አለ፣ አለም አቁል ለኩም ኢኒ አለሙ ገይበ ሰማዋቲ ወል አርድ በሰማያትና በምድር ውስጥ የተደበቁና የተሰወሩ የሆኑትን ነገሮች እኔ ጠንቅቄ አውቃለሁኝ ብዬ ካሁን ቀደም አልነገርኳችሁም ነበር አላቸው ለመላእክቶቹ። ወአለሙ ማ ትብዱነ ወማ ኩንቱም ተክቱሙን እናንተ ደግሞ ይፋ የምታወጡትን ወይም ደግሞ የምትደብቁትንና ምስጢር የምታደርጉትን ነገር አጠቃልሌ አውቃለሁ ብዬ ካሁን ቀደም ጠቁሚያችሁ ነበር አይደለም ታስታውሳላችሁ አላቸው። አሁን አሉ እና መጀመሪያ ለምንድን ነው በምድር ላይ ፈሳድ የሚሰራ ትፈጥራለህ በሚሉት ጊዜ እኒ አለሙ ማለት አለሙን ብሏቸው ነበር። የዛ ጊዜ እናንተ የማታውቁትን ምስጢር አውቃለሁ ብያችሁ ነበረ። የሁላችሁ ከኋላችሁ ተፈጥሮ እናንተ ምንም ይጠቅማል ብላችሁ ያላሰባችሁትን እናንተ ንጹሐንና ቅዱሳን መላእክቶች ልትመልሱት ያልቻላችሁትን ጥያቄ ይኸውና አብራራላችሁ። እንዲህ አይነት ፍጡር እንደሚሆን ስለማቅ ነው ወትሮውንም ፈጥረዋለሁ እኛልኩት በማለት በመላእክቶቹ ላይ በእውቀት የላቁ መሆናቸውን አረጋገጠላቸው ለአደም ማለት ነው። እና ይህ ታሪክ እንግዲህ የሰው ልጅ ማንነቱ የሚለካው በእውቀት ነው። በእውቀቱ መላእክታ ጋር እንኳን ተወዳድሮ የበላይነትን ተቀዳጅቷል። ይህን አይነት ክብር ያለውን ፍጡር እንግዲህ መላእክቶች አቀድመው ባለማወቃቸው መፈጠሩ እንደማያስፈልግ እንኳን አሳብ ቢተነዝሩም ወዳውኑ እሱ የተሻለና መፈጠር የሚገባው መሆኑን አረጋገጠላቸው ማለት ነው። ይህን እንግዲህ ታሪክ አላህ ሱብሃነሁ ወተዓላ ለእኛ ያነሳው መጀመሪያ እንዴት እንዳከበረን ከመላእክታ እንኳን እንዳበለጠን ከዛ በኋላ ግን ይህንን ክብራችንን ራሳችን ጠብቀን በተጓዝን ቁጥር ከመላእክታ እንኳ የበላይነት ሊኖረን የሚችሉ ፍጡሮች እንደነበር ሲያሳየን ነው። ይህንን ክብራችንን በዘነጋንና በረሳን በሰነፍን ቁጥር ደግሞ እንደገና ተክብራችን የምናሽቆለቁልና የምንዋረድ መሆናችንን ለማሳየት ፈልጎ ነው በዚህ መልክ እውቀት ጋራ አጣምሮ ታሪካችንን የሚያወሳው ማለት ነው። وإذا قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين فأزلهما الشيطان عنها فأخرجهما مما كانا فيه وقلنا اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم. قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون. والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون. وإذ قلنا للملائكة اسجدوا لآدم كجابوا على لنزيب وددروا لتشنفوا يتكبروا ملائكوش ولن قدعوس لآدم الجن سلت بلن يعزز مجزية ينبرونم هن يتاج أمرها وثال لا تشاويرا فسجدوا إنا ملائكوشم يا آدم ننجدي كبر النتب مجنزب የጌታቸውንም ትዛዝ በማክበር ወዳውኑ በትዛዙ መሰረት ሰገዱ። ኢላ ኢብሊስ ዳቢሮስ ብቻ ሲቀር አባ እሱ ሳመጣ ወስተክበረ ኩራትን ተሰማው ወካነ ምነል ካቲሪን በዚህ ከንቱ አስተሳሰቡና ሙከራውም ተካሃዲዎቹ መሆኑ ተረጋገጠበት ይላል። እና እንግዲህ አላህ Subhanahu Wa Ta'ala የሰው ልጆችን በእውቀት ነውና ማንነታቸውን የሚለካው መላእክቶቹ ጋራ በእውቀት ነቢዩላህ አደም ከተወዳደሩ በኋላ ማየላቸውና ማሸነፋቸው ሲረጋገጥ እንግዲህ እናንተ በዚህ ሰውዬ ተተሸነፋችሁ ለሱ አክብሮት መስጠት አለባችሁ በሉ ስገዱለት በማለት አዘዛቸው ለመላው መላእክቶች ነው ምነው። ይሄ ጊዜ መላእክቶች እንግዲህ ለምን እንዴት ማለት እንደማያዋጣ ስለተገነዘቡ ወዳውኑ ለአስነላህ ማአመሩ ወፋሉን ማአመሩን ባለው መሰረት አላህ ካዘዛቸው ማንኛውንም ነገር መቀበል ነው ጠባያቸው። ይቺ በማለት ሳይአቅማሙ ረብ ብለው ተገዱ ነው የሚለው። እድሊስ ግን ከዛ በፊት ባንድ አጋጣሚ እነሱ ጋራ ተቀላቅሎ የተወሰነ ጊዜ ቆይቶ ነበርና ይትዛዝ በሚሰጥበት ጊዜ እሱንም ይጨምረው ነበር ትዛዙ። ብቻውን እንደደረቅ እንጨት ተገትሮ ቀረ መካከላቸው ይባል። እና እሱ ለምንድን ነው እንግዲህ ስጁድን ያልተሳተፈው ተብሎ በሚጠየቅበት ጊዜ ተሳስቶ ወይም ትእዛዙ ለእኔ የማይመለከተኝ ነው መስሎት ሳይሆን ሁን ብሎ በቁራትና በመቀኝነት ተወጥሮ እንደቀረ አጋለጠው ማለት ነው። እነሱ ስገዱ ሲላቸው አላህ ካዘዘን ምን አገባን በማለት ሰገዱ ወዳው ነው። ኢብሊስ ግን ወይም ዳቢሎስ እንዲህ አለ ይላል። እና እንዲታው መጀመሪያ በቃል ሳይሆን በተግባር ነው የገለጸው። ዝም ብሎ ቀረ ማለት ነው ወደ ላይ እንደተገተረ። ወስተክበረ እንዴት ከጭቃ ተጠፍቶ ለተሰራው እኔ እዋረዳለሁኝ በማለትም ትቢት ነፋው ወካነ ሚነል ካፊሪን በዚህ ማድራጎቱ ተካሃዲዎቹ ሆነ ይላል። እዚህ ላይ ለመሆኑ ከዛ በፊት ካሃዲ ነበር እንዴ? ከየትኞቹ ካሃዲዎች ነው እሱ የተቀላቀለው የሚል ጥያቄ ሊያስነሳ ይችላል። እሱ የመጀመሪያ ካሃዲ ሆኖ እያለ ተካሃዲዎቹ ሆነ የሚባለው ከሱ በፊት ሌላ ካፊሮች ቢኖሩ ነበረ ለሚለው ጥያቄ መልሱ በአላህ እውቀት ዓለምን ከፈጠርኩኝ በኋላ ከሃዲዎችና አማኞች የሆኑ ፍጡሮች ይመጣሉ ብሎ ቀደም ሲል እቅድ ነበረውና በካፊሩ ካምፕ የመጀመሪያው አመፀኛና ወንጀለኛ መሆኑ ተረጋገጠበት ለማለት ነው። እና እንግዲህ እዚህ ላይ ማመናአከ አንተ ስጁድ ሊማ ኸለቅቱ ቢየደይ አለው አላህ። ስገዱ ብዬ እያዘዝኩኝ መላእክቶች ሲሰግዱ አንተ እኔ በእጄ ለፈጠርኩት የተከበረ ሰው ለመስገድ ምን ነው የከለከለ በማለት ጠየቀው። ይሄ ጊዜ ይቅርታን የተሳስቼ ነው ወይም ትዛዙ በመላእክቶች ስም ስለሆነ እኔን አይጨምረኝም መስሎኝ ነው ማለት ይጠበቅበት እሱ ግን ሁን ብሎና አውቆ በአመጽ የቀረ መሆኑን ገለጸ። አስጁዱ ሊመን ኸለቀተ ጢና ከጭቃ ጠፍጥፈ ለፈጠርከው ነው እኔ የምሰግድልህ በማለት የማመናጨቂያ መልስ ሰጠ ይባላል። ይሄ ጊዜ አላህ Subhanahu Wa Ta'ala ተቆጣውና ወዳውኑ እንግዲህ ከራህማው እንዲባረርና ወደ ምድር እንዲወርድ አዘዘ ማለት ነው። ከዛ እለት ጀምሮ እሱም እንግዲህ በዚህ በአደም ምክንያት ነውና ጌታ ጋራ የተጣላሁት በማለት ጥም ይዞ እኔም እድሜ ከሰጠኝ ከመጨረሻ ድረስ ይሄን ሰውዬና ዘሮቹን ካንተ መንገድ ያፈናቀልኩኝ የኔ ተከታዮች አደርጋቸዋለሁኝ በማለት ዛተ። አላህም ደግሞ አንተም የምትችለውን አድርግ እኔም በየጊዜው ነብይ ይላኩና ኪታቦችን ይያወርኩኝ ያንተን ጥላትነት አሳውቃለሁና አስጠነቅቃለሁኝ አለ። በዛው መሰረት ሁላቸውም ፍራቸውን ቀጠሉ። ያው እስካሁን ድረስ እሱም በዛቸው መሰረት አብዛኛዎቹን ሰዎች የሱ አጫፋሪ አድርጓቸው ይታያል። አላህም ደግሞ በበኩሉ ወዳጆችን በየጊዜው ጥላታቸውን ያስተዋወቀና ያስጠነቀቀ እንዲጠነቀቁት በማድረግ ቀጠለ። ከዛውም ይሄው አንዱ ዘርፍ ነው እዚህ ላይ ይሄው ታሪካችሁ እንደዚህ ነው ብሎ ይሄን ቁርአን እንዲወርድ ያደረገው ማለት ነው። وقلنا يا آدم اسكن أنت وزوجك الجنة إنا نبي الله آدم انجدي ملايكوشن بوقتي ياشنفنا يأيلو مهنا اتشو عند جنادك مولك براتشو اجيكة نستاب لاتشو بوهالا لا آدم اندزي يمين جبجا اقرم اللتي لا آدم هوي أنت النابال بيتي خلت تاتشوهم ወደ ጀነት ግቡና የደስታና የፍጻሜ ኑሯችሁን ቀጥሉ በማለት ትዕዛዝ ሰጠን ይላል። ወቁላ ሚንሃ ረገደን ከጀነት ጸጋ በስፋት ከዚ ከይወዲ ከይወዳ ተብሎ ሳይገደብና ሳይወሰንባችሁ በፈለጋችሁት ሁኔታና አጣጫ እየተሰማራችሁ ብሉ ተደሰቱ በማለት አዘዘ። ሀይቱ ሹቱማ እንግዲህ ጀነትን የተወሰነ ክልል ብቻ ሳያደርግ በፈለጉት ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ እየተንቀሳቀሱ የፈለጉትን የምግብና የመጠጥ አይነት እንዲበሉና እንዲጠጡ እንዲደሰቱ ፈቀደላቸው ማለት ነው። ግን ከዚህ ጋራ በማያያዝ ወላ ተቀረባ هذه الشجره ይህችን ዛፍ ብቻ እንዳትቀርዋት በማለት አስጠነቀቀ። ከጀነት የአትክልት ዛፎች አንዷን ዛፍ ብቻ በመለየት ይህችን ዛፍ ብቻ እንዳትቀርቡ እንጂ ከዚህ ውጭ አለ የፈለጋችሁትን አትክልትና ፍራፍሬ ብኑና ተደሰቱ አላችሁ ፈተኩና ሚነ ዛሊሚን ይህችን ዛፍ ተቀረባችሁ ግን እናንተም ራሳችሁን በወንጀል ከበደሉት ወገኖች ትሆናላችሁ ያው እንደነ ሰይጣን ማለት ነው በማለት አስጠነቀቅናቸው ይላል። እና ይህች ዛፍ እንግዲህ ስሟ አጀሊት ትባላለች ብሎ ይገልጣትና ሊያሳውቃት አልፈለገም። ብቻ ከጀነት አትክልቶች አንዷን ዛፍ ብቻ ትከለክል ሌላውን በሙሉ ፈቀድኩላችሁ ነው የሚለው። እሷን ተነኩና ተቀረቡ ግን እነሱም ራሳቸው ከአላህ ፍቃድ በመውጣት ራሳቸውን የሚበድሉና ችግር ላይ የሚወድቁ መሆናቸውን ገልጾ አስጠነቀቃቸው። የዚህ እነሱም ለጊዜው እሺ ብለው ከተቀበሉ በኋላ ያጥላታቸው ግን እንግዲህ በጥንቃቄ ታውኑ ጀምሮ በምን መልኩ ጌታ ጋር እንደሚያጣላና እንደሚያጋጫቸው ያስብ ስለነበረ ወዳውኑ እነሱን ለማጣላት ቆርጦ ተነሳ። ፈአጀለው መሸይጣን ዋንሃ እና በዚቹ በተከለከለችው ዛፍ ታፒያ ሰይጣን አላህ Subhanahu Wa Ta'ala ከፈቀደላቸውና ከአስረከባቸው የደስታና የፍስሃ ኑሮ አፈናቀላቸውና አንሸራተታቸው ይችን ዛፍ እንዲበሉ በማድረጉ ማለት ነው። ማናሃኩማ አንትልኩም አሽጀራ ኢላ አን ተኩና መለከይኒ አው ተኩና ሚነል ኻሊዲን በሚለው አያ እንደተገለጸው አላህ እኮ ሌላውን ሁሉ ፈቅዶ ይችን ዛፍ እንዳትቀርቡ የከለከላችሁ አንደኛ መላእክት እንዳትሆኑ እንደ መላእክቶቹ ንጹሃን እንዳትሆኑ፣ ሁለተኛ ደግሞ እድሜያችሁ ዘላለማዊ እንዳይሆን ባጭር እንድትሞቱ አስቦ ነው። ይችን ብትበሉ ግን በአንድ በኩል መላእክቶች ትሆናላችሁ በሌላ በኩል ደግሞ ዘላለማዊ ህይወት ታገኛላችሁ ሸጀረተል ኹልዲናት በማለት ተበካቸው ማለት ነው። ይሄ ግዜ ሰው መቼም እንግዲህ ብዙ ግዜ የተሻለ ህይወት ለማግኘት ጉጉት አለበትና እንግዳውም ማምስጥሩ ይከሆነ ዘላለም ለመኖርና መላእክት ለመሆን በማለት ተሳስተውና ጓብተው ያችን ዛፍ በመንካት እንደገና ጥፋት ላይ ወደቁ ማለት ነው። ፈአኽረጀሁማ ሚማ ካና ፊህ እና በዚህ ተንኮለኛና የመልሲ መግለጫው ከነበሩበት የተሟላ የጀነት ኑሯቸው አወጣና አፈናቀላቸው ወደ ምድር እንዲወርዱ አደረጋቸው ማለት ነው። ወቁልና ቢጡ ባዱኩኒ ባዲናዱ